بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيدنا محمد وعلى آله وصحبه أجمعين. إخوتي وأخواتي، أذكركم بفائدة الاستغفار ومنافعه. زاري مستوساتشو سلا استغفار ጥቅማ ጥቅሞችና እንደዚሁም አስፈላጊነታቸው ይሆናል ማለት ነው። ርዕሱ ثمار الاستغفار የእስትግፋር ውጤት እና ፍሬዎቹ ነው የሚለው። هل تريد اخي راحة البال وانشراح الصدر وسكينة النفس وطمأنينة القلب والمتاع الحسن ወንድሜና እህቴ ልባችን ርፍ እንዲል፣ ደረታችን እንዲሰፋ፣ ነፍሳችን እንዲትረጋጋ፣ ቀልባችን የሰከነ እንዲሆን፣ በጣም ጥሩ የሆነን መጣቀምን በዱንያ ላይ እንድንጣቀም እንፈልጋለን። ይህ ከሆነ አለይኩም ቢልእስትግፋር قال الله تعالى وان استغفروا ربكم ثم توبوا اليه يمتعكم متاعا حسنا. አላሁ ስብሓነ ወተዓላ ሱረቱ ሁድ ሶስተኛ አንቀጽ ላይ ምንድን ነው የሚለው? ጌታችሁን ምህረት ጠይቁት፣ ወደ እሱም ተመለሱ። መልካም የሆነን ማጣቀም ቀልባችሁ እርካታ በማገኘት ልባችሁ በመረጋጋት ልባችሁ በመስፋት እንደዚሁም የምትፈልጉትን ነገር በማሟላት አላሁ ስብሓነ ወተዓላ ያማረን ማጣቀም ያጣቅማችኋልና ይላል። هل تريد وهل تريدين قوة الجسم وصحة البدن والسلامة من العاهة والآفات والأمراض؟ سونتاچن تنكارا تيناما اندزهم دغمو كادغا كمكرانا كبشتا سلام مهونن تفلغياللش اندهم تفلغاللهن. عليكم بالاستغفار يهكهونا مهرتن كالله سبحانه وتعالى متيقن اطبقاچو يازو لقول المولى جل جلاله ويا قوم استغفروا ربكم ثم توبوا اليه يرسل السماء عليكم مدرارا ويزدكم قوه الى قوتكم سوره هود انقص 52 سوره هود انقص 52 ላይ الله سبحانه وتعالى ምንድነው የሚለው? እናንተ ሰዎች ሆይ በላቸው ይላቸዋል ነብዩላህ ሁድን። ጌታችሁም ምህረት ጠይቁ፣ ወደ እሱም ተመለሱ። ዝናብን በተከታታይ ያወርድላችኋል፣ ኃይልንም ካላችሁ ኃይል ጋር ይጨምርላችኋል። ሰውነታችሁ ጠንካራ፣ ብርቱ፣ ጤናማ ይሆንላችኋል በማለት አላሁ ስብሓነ ወተዓላ ይገልጽልናል ማለት ነው። ሀል ቱሪዱ ወሀል ቱሪዲነ ደፍዓል ከዋሪፊ ወሰላመት ሚነል ሐዋድፊ ወልአምኒ ሚነል ፊተኒ ወልሚሓኒ ወረፍዑል ዕቁባ። ለመሆኑ ትፈልጊያለሽን አደጋ ካንቺ ላይ እንዲነሳ፣ ፈተና እንዳይደርስብሽ፣ ከልፋት ከመከራ ከቅጣት አላህ እንዲጠብቅህ ትፈልጋለህን? ይህ ከሆነ እስትግፋር አብዙ። ወማ ካን አላሁ ሊዩዓዚበሁም ወአንተ ፊህም ወማ ካን አላሁ ሙዓዚበሁም ወሁም የስተግፊሩን። አላሁ ስብሓነ ወተዓላ ሱረቱል አንፋል አንቀጽ 33 ላይ አላሁ ስብሓነሁ ወተዓላ አንተ በውስጣቸው እያለህ የሚቀጣቸው አይደለም ይላቸዋል ነቢዩን ዓለይሂ ሰላቱ ወሰላም። አንተ እነሱ ውስጥ እስካለህ ድረስ የሚቀጣቸው አይደለም። እንደዚሁም ደግሞ አንተ ከውስጣቸው እንኳ ከተለየሃቸው በኋላ እስትግፋር የሚያደርጉ ምህረትን የሚጠይቁኝ እስከሆኑ ድረስ አልቀጣቸውም፣ ወይንም አላሁ ስብሓነሁ ወተዓላ አይቀጣቸውም በማለት በሱረቱል አንፋል ላይ ይገልጻል ማለት ነው አላሁ ስብሓነሁ ወተዓላ። أخي أختي هل تريد مغفرة الذنوب والزيادة في الرزق والشفاء من العقم وهطول الأمطار وجعل الأرض جنة؟ لمهنو الله سبحانه وتعالى وانجلهن اندمرخ وانجلشن اندمرش رزقش سفي اندهون ሀብት እንድታገኝ አንተም ሀብት እንድታገኝ ጤናማ እንድትሆኒ አንተም ጤናማ እንድትሆን መካን የሆናችሁት ወላዶች እንድትሆኑ፣ ልጅ ያጣችሁት ልጅ እንድታገኙ፣ ድርቅ የሚያጠቃችሁ ዝናብ እንዲወርድላችሁ፣ መሬት እንደ ጀነት እንድትሆንላችሁ ትፈልጋላችሁን? ይህ ከሆነ ፈልዘሙ ልስትግፋር፣ እስትግፋርን አጥብቃችሁ ያዙ። ቃለ ጀለ ፊ ዑላህ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ወዩምድድኩም ቢአምዋሊን ወበኒን ወየጅዓል ለኩም ጀናቲን ወየጅዓል ለኩም አንሃራ። አላሁ ስብሓነ ወተዓላ በሱረቱ ኑሕ አንቀጽ 12 ላይ ምን ይላል? ጌታችሁን ምህረት ጠይቁት፣ እሱ ምህረቱ ሰፊ የሆነ ጌታ ነውና፣ በጣም አዛኝ ሩኅሩኅ የሆነ ጌታ ነውና፣ ዝናብን በእናንተ ላይ ተከታታይ አድርጎ ያወርድላችኋል። እንደዚሁም ንብረትን ገንዘብንና ልጆችንም ይለግስላችኋል። ወየጅዓል ለኩም ጀናቲን ወየጅዓል ለኩም አንሃራ ፈሳሽ ወንዞችንምና እንደዚሁም ደግሞ አትክልቶችን አላሁ ስብሓነ ወተዓላ ለእናንተ ያደርግላችኋል ይላል ማለት ነው። ስለዚህ እስትግፋር ለሀብት መድኃኒት ነው። ሀብታም ለመሆን ትልቅ ስበብ ነው። ልጅ ለማግኘት ትልቅ ስበብ ነው። ጤና ለማግኘት ትልቅ ስበብ ነው። ኃይል ለማግኘት ትልቅ ስበብ ነው። እስትግፋርን አጥብቀን እንያዝ። እንደዚሁም አላሁ ስብሓነ ወተዓላ ወሚነ ለጣኢፊ ካነ ባዕዱ ልሙዓሲሪን ዓቂመን ላ ዩለዱ ለሁ ወቀድ ዓጀዘ ልአጥባኡ ዓን ዕላጅህ ወባረት ልአድውያ ፊህ ፈሰአለ አሐደ ልዑለማ ፈቃለ ዓለይኩም ቢከትረት ልእስትግፋር ሰባሐ መሳእ ፈኢነ ላሃ ቃል ዓን ልሙስተግፊሪን ወዩምድድኩም ቢአምዋልን ወበኒን فأكثر الرجل من الاستغفار وداوم عليه فرزقه الله الذرية الصالحة. بتجباتنا بغزياتين كتكستو كستتوش أندون سنقروا من اللو عند سو نبر مهاني هنا لجمع يولد التي هنا عند سو نبر يا سو عندنا مدقمو أتكلتو مالتنو እንትን አይለለትም ነበር። አትክልቱ ፍሬ አይለግስም፣ ፍሬ አያፈራም። ስለዚህ እንደዚህ ስለሆነበት በየዶክተሩ እየሄደ ይመረመራል፣ ባለቤቱንም ያስመረምራል። እንዴት ነው መውለድ አልችልም ወይ እያለ ይጠይቃቸዋል። መውለድ ትችላለህ ይሉታል፣ ነገር ግን አይወልድም። አትክልቱም እንደዚሁ የተለያየ እንክብካቤ ይደረግለታል፣ ነገር ግን አያፈራም። ከለታት አንድ ቀን አንድ ዓሊም ዘንድ ሄደና ጠየቃቸው። ይኸው እንደዚህ አትክልትም ነበረኝ፣ ማፍራት አይችልም። ልጅ እንደገና ባለቤትም ነበረችኝ፣ ትወልዳለች ይሉኛል፣ አንተም ወላድ ነህ ይሉኛል፣ ነገር ግን አንወልድም። ምንድን ነው ምክንያቱ ብሎ ሲጠይቃቸው ምን አሉት? እስትግፋር አብዛ አሉት። ጧት ማታ እስትግፋር፣ ምህረት መጠየቅን አብዛ። ፈኢነላህ ቃለ አኒል ሙስተግፊሪን፣ አላህ ምህረት ጠያቂዎችን አስመልክቶ ምን ብሏል? ወይሙድድኩም ቢአምዋሊን ወበኒን፣ አላሁ ስብሓነ ወተዓላ ልጆችንና ገንዘብን ይለግሳችኋል ምህረት የምትጠይቁት ከሆነ ብሏል። ሰውየው ከዛ በኋላ እስትግፋርን አጥብቆ ያዘ። አላህ መልካም ልጆችንም ወፈቀው። አትክልቱም እንደገና በሚገባ ያፈራ ጀመር ማለት ነው። ወቀብለ ሃዛ ወዛክ ሀል ቱሪዱ ድኹለል ጀነህ ቢኢዝኒላህ ورفع درجاته بعد الممات بعد الممات كذ كله بفيت تينا كم يبالهم قوا كم يبالهم حبت كم يبالهم لجوج كم يبالهم يبلته يسو لجي يمچرشا غيب يهونا عند نغر الله اسون استفلق الله تفلق الله شهتي اندذا كهونا اسون ما نو ከሰዓት ነፃ መውጣት ጀነት መግባት፣ ከሰዓት ድኖ የጀነት ሰው መሆን በአላህ ስብሓነ ወተዓላ ፍቃድ። ይህ ከሆነ አሁንም እስትግፋር አብዢ፣ እስትግፋር አብዛ ማለት ነው። ጀነት መግባትን ከፈለግ ወይም ከፈለግሽ፣ ደረጃህ በጀነት ውስጥ ከፍ እንድል ከፈለግ፣ እንዲሁም እህቴ ከፈለግሽ፣ ኢልዘሚ ልእስትግፋር ሚስታቁ ዛሊከ ቀውሉ ልሐቢቢ ልሙስጠፋ ሰለላሁ ዐለይሂ ወሰለም። የዚህም ማረጋገጫው የተወዳጁ ነቢያችን ምርጥ የሆኑት ነቢይ አባባል ነው። የአላህ ረህመት ሰላም ይውረድባቸውና ፊ ሐዲስ የኦስ ብን ሸዳድ ሰይዱ ልስትግፋር የስትግፋሩ ሁሉ አለቃ አን የቁለ ልዓብዱ አንድ ባሪያ ማለቱ ነው። አላሁመ አንተ ረቢ ላ ኢላሃ ኢላ አንት ጌታዬ ሆይ አንተ ነህ የኔ ጌታ፣ አንተ ነህ የኔ ተንከባካቢ፣ አንተ ነህ ፈጣሪዬ ተቆጣጣሪዬ። ከአንተ በስተቀር አንድም በእውነት የሚመለክ አምላክ የለም። ኸለቅተኒ አንተ ፈጥረኸኛል፣ ወአና ዓብዱክ እኔ ደግሞ ባሪያህ ነኝ፣ ወአና ዓላ አህዲከ ወዋዕዲክ እኔ በቃል ኪዳንህና በቀጠሮህ ላይ ነኝ። መስተጣዕቱ አቅሜ በፈቀደ ልክ አዑዙ ቢከ ሚን ሸሪ ማ ሶናዕት ከምሠራው መጥፎ ነገር ሁሉ በአንተ እጠበቃለሁ። አቡኡ ለከ ቢኒዕመቲከ ዓለይ አንተ በእኔ ላይ የምትውለውን ጸጋ መቶ በመቶ ያዕኒ አምንበታለሁ። ውቅሩ አረጋግጣለሁኝ ያንተ ውለታ ያንተ ጸጋ ያንተ ማጣቀም እንደማይለየኝ። ወአቡኡ ቢዘንቢ አንተያ እያበላኸኝ እያጠጣኸኝ እያስደሰትከኝ እያጣቀምከኝ እኔ ደግሞ አንተንም መወነጅልህ መሆኔንም እንደዚሁ አምናለሁኝ። ነገር ግን ፈኢነሁ ላ የግፍር ፈግፊር ሊ ምህረት አድርግልኝ ማረኝ ጌታዬ ሆይ። ፈኢነሁ ላ የግፊሩ ዙኑበ ኢላ አንት ከአንተ በስተቀር ወንጀሎችን የሚምር ማንም የለምና የሚለው ቃል ይሄ ሰይዱ ልስትግፋር የስትግፋሩ አለቃ ነው አሉ። መን ቃለሃ ፊነሃሪ ሙቂነን ቢሃ ቀን ይችን ቃል ያነበበ ሰው እርግጠኛ ሆኖ ፈማተ ሚን የውምሂ በዛው ቀን ቢሞት ሳያመሽና ምሽት ሰዓት ሳይደርስ ቢሞት ደኸለ ልጀነህ ጀነት ገባ ብለዋል ረሱሉ ዓለይሂ ሰላቱ ወሰላም። ወመን ቃለሃ ሚን ሌይሊ ወሆ ሙቂኑን ቢሃ በእሷ እርግጠኛ ሆኖ አሁንም በሌሊቱ ሰዓት ይችን አዝካር ያለ ሰው ፈማተ ቀብለ አን ዩስቢሓ ሳያነጋ ወይንም ንጋቱ ውስጥ ሳይደርስ ቢሞት ፈሁወ ሚን አህሊ ልጀና እሱ የጀነት ሰው ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ወፊ ልሐዲስ እና አላህ ለየርፈዑ ደረጀተ ልዓብድ አላሁ ስብሓነ ወተዓላ የአንድን ባሪያ ደረጃ ከፍ ያደረገዋል በጀነት ውስጥ። ፈየቁል ያ ረቢ አና ሊሃዚሂ ጌታዬ ሆይ እኔ ይህን ሁሉ ማዕረግ እንዴት ላገኘው ቻልኩኝ? እንዴት በምን ስራዬ ነው ይህን ያገኘሁት? ይላል። ፈየቁል ብስትግፋሪክ እስትግፋር በማድረግህ ነው። ብስትግፋሪከ ወስትግፋሪ ወለዲከ ለክ አንተ እስትግፋር በማድረግህና እንዲሁም ደግሞ ልጅህ ለአንተ እስትግፋር በማድረጉ ነው ይህን ደረጃ ያገኘኸው ተብሏል አሉ። ሱብሓነላህ። እኽወቲ ወአኸዋቲ ቃሊቱ ቀላል ሁና ነገር ግን ጀነት ልንገባባት የምንችልባት ጧት አንድ ጊዜ ብንል ሱብሓነላህ እና በዛው ቀን ብንሞት ጀነት ልንገባ የምንችልባት ወይንም ማታ ብንላትና በዛው በእንቅልፍልባችን ወይንም ደግሞ በድንገት ነገር ብንሞት ጀነት የምንገባባት የማታለፋ የማትከብድ አጭር ቃል አላሁመ አንተ ረቢ ላ ኢላሃ ኢላ አንት ኸለቅተኒ ወአና ዓብዱከ ወአና ዓላ ዓህዲከ ወዋዕዲክ መስተጣዕት አዑዙ ቢከ ሚን ሸሪ ማ ሶናዕት አቡኡ ለከ ቢኒዕመቲከ ዓለይ ወአቡኡ ቢዘንቢ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። አጭር ቃል ይችን ያለ ሰው ቀን ካላት በዛ ወቅት በዛን ዕለት ከሞተ ጀነት ይገባል፣ ማታ ካላት በዛን ዕለት ከሞተ ደግሞ ጀነት ይገባል በማለት ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል ማለት ነው። ጀዓለኒ ላሁ ወኢያኩም ሚን አህሊ ሰዓደቲ ወልጀና ደስታን ከሚጎናጸፉትና ጀነትን ከሚያገኙት ባሮቹ አላህ ያድርገን እያልኩ እዚህ ላይ ያቆማለሁኝ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።